እና በሁለቱም መጨረሻ ነብያቶች መካከል ነው የተገኙት። ክልሉም በዚህ በሱሪያና በቱርኪያ አካባቢ ባለው ቦታ ነበር ነው የሚባለው። እና እንግዲህ በጊዜው አንድ ሙጅሪም የሆነ ካፊር ንጉስ ነበር በዛ አካባቢ። ይሄ ንጉስ ለራሱ ጣዖታውያን ነበር የተለያዩ ጣዖቶችን አሰባስቦ ህዝቡን ይህን ጣዖት እንዲያመልክና ከዛው ጫደን እምነት በሙሉ እንዲሰርዝ የሚያስገድድ ነበር ማለት ነው። እንደና ጣዖታውን ሳይነት ነበር ማለት ነው። እና ይሄ እንግዲህ ህዝቡን እየያዘ እየጨፈጨፈ ለጣዖት ስገዱ፣ ተሳሉ፣ ተነዘሩ እያለ በዘመቻ ይከፍት ስለነበረ ህዝቡ ለመኖር ሲል አብዛኛው ሰው እንግዲህ መኖር ስለሚወድ የኢማን ነገር እንደቀላል በመቁጠር መጨረስ እንግዲህ ያመጣብን እንደዚህው እንኖር እንጂ በማለት እየተረደደ እሱን እየመሰለ ሲቀጥል አንድ የተወሰኑ ወጣቶች ግን ተጠራሩና እንዴት ኢማንን ያህል ነገር ለመኖር ብለን እንለውጣዋለን? ወበዝ እንዴት ምን ማድረግ አለብን ብለው ተመካከሩ ይባላል። እኛ ኢማናችንን ከመናጣ ህይወታችንን ብናጣ እንመርጣለንና የምንችለውን ሁሉ አድርገን ከዛ በኋላ የሆነው ይሁን እንጂ እንዲህ በቀላሉ እንሰጥህም አሉ። እንደዚህ ሲመካከሩ ተሰማባቸው አቋማቸው ይባላል። ወዳውኑ ልዩ የግብር ኃይል ተላከባቸው እነሱ ተይዘው ለፍርድ እንዲቀርቡ። እና ተቀረቡና ንጉሱ ፊት እናንተ የኔን መርሆ ትቃወማላችሁ አሉ። ታወታና መልክም እስከመጨረሻ እንታገላለን ትላላችሁ አሉ። እንዴት ነው የተባለው ነገር እውነት ነው እንዴ በማለት ንጉሱ ጠየቃቸው አቁሙ። ይህ ጥያቄ በሚቀርብላቸው ጊዜ ነው አሁን ያለፉትን አያቶች መልስ የሰጡት። ማንንም ምንንም ሳይፈሩ አላህ ሱብሃነሁ ወተዓላ አለናቸውን አደነደና አጠነከረላቸውና ራሳቸውን አጠናክረው ፍርጥም ያለ መልስ ሰጡት ማለት ነው። መጀመሪያ የኛ ኻሊክ ሰማይና ምድር የፈጠረው ጌታ ነው ይሄን ልታውቅ ይገባሃል አሉ ንጉሱ። በመሆኑም ለነድዑ ወሚን ዱኒሂ ኢላሃን ከሱ በስተቀር ሌላ አምላክ የምንጠራው ነገር የለም። ነቀርቁልና ኢደን ሸጠጣ ይሄንን እኛ ብንናገር ኑሮ ከአላህ ሌላ ጌታ አለ ብንል ይሄ መሰረት የሌለው ውሸትና ቅጥፈትን ውስልትናን እንደተናገር ነውና ምን ቆጥረው የኛ አቋም ይሄን ይመስላል በማለት ነገሩት ማለት ነው ሳይፈሩ። ከዚያ በኋላ እንዳውም ራሳቸውን አቋም ብቻ ሳይሆን ህዝባቸውም የተሳሳተ መሆኑንና ይህን ስህተቱን ካላረመ ወደፊት አገሩ የሚጠፋ መሆኑንም ጭምር ሊያስጠነቅቁ ነው በተከፈተው መድረክ ማለት ነው። ምናሉ ሀኡላ ቀውሙን እተኸዙ ሚን ዱኒሂ አሊሃተን እነዚህ ወገኖቻችን የሀገራችን ህዝብ ማለታቸው ነው ከአላህ ሌላ ካይዳ ቢስ የሆኑ ሰው ሰራሽ ጣዖቶችን እንደ ጌታ አድርገው ይዘዋል። ለውላ የእቱን አለይህም ቢሱልጣኒን በይን እነዚህ ጣዖቶች እነሱ እንደሚሉት ጌቶች ናቸው ከተባለ ጌትነታቸውን የሚያረጋግጡበት ማስረጃ ታዲያ ለምን አያመጡም? ጌታ ለመሆናቸው ምንድኑ ማረጋገጫው አሉ። ግልጽ የሆነ ማስረጃ ማምጣት አለባቸው። የንጉስ ባለው ስልጣኑ ተጠቅሞ ዛሬ ቢጨፈጭፍም እነሱ ግን ጌታ ለመሆናቸው የሚያረጋግጥላቸው ማስረጃ የለም። ፈመን አዝለሙ ሚመን ይፍተራ አለላሂ ከዚባ ታዲያ መስረጃ አልባ በሆነ ነገር እንዲሁ ዝም ብሎ በቅጥፈት በአላህ ላይ ከሚዋሽ ሰው የበለጠ ማን ነው በደለኛው? እንግዲህ በዚች ምድር ላይ ብዙ ጥፋተኞችና በደለኞች አሉ። ግን ከበደለኞች ሁሉ አይከብዱ የከበደው ጥፋተኛ በአላህ ላይ የማያቀውን ነገር ዝም ብሎ የሚቀጥፈው ሰውዬ ነውና ይህ ንጉስና ተከታዮቹ የሆኑት ህዝቦች ከወንጀለኛ ሁሉ የበለጡ በደለኞችና ግፈኞች ናቸው። እንኳን እኛ ልንቀበል ቀርቶ የእናንተንም ስህተት እናወግዘዋለን አሉ ነው የሚባለው። እና ሰውየው ዲቅያኑ ሲባል ነበረ ንጉሱ፣ አገሪቱ ደግሞ ቆርጡ ሲባል ነበረ። እና እዚህ ሀገር ላይ እንግዲህ የሰውዬ በጊዜው ባገኘው ስልጣን ተጠቅሞ የሀገሪቱን ህዝብ ሃይማኖት አልባ ለማድረግና ሽርክ ውስጥ ለመዝፈቅ ባደረገው እንቅስቃሴ እነዚህ ወጣቶች የጉረሩ አጥንት ሆነው ተደነቀሩበት ማለት ነው። ግን ቁጥራቸውም ጥቂት አቅማቸውም ውስን ስለሆነ ንጉስንና ሀገርን በአንድ ለመጋፈጥ አልቻሉትም። እና ምን መረጡ? ከዛ አካባቢ ኮብሎ መጥፋት ሆነ ማለት ነው የእነሱ እርምጃቸው። አላ ንጉሱ ምን አደረገ? እነዚህን ወጣቶች የገደልኩኝ እንደሆነ ህዝቡ ይነቃብኝና ተቃውሞ ይነሳብኛል ብሎ በመፍራት በስልት ለመጠቀም በሉ እናንተ ገና ለጋ ልጆች ናችሁ፣ በዚህ ለጋ እድሜያችሁ ብገላችሁ በጣም ታሳዝኑኛላችሁና እዚህ ከዘመድና ከቤተሰቦቻችሁ ጋር ተመካከሩና ነገ መልስ ትሰጡኛላችሁ፣ ለአሁኑ ይቅር ብያችኋለሁ፣ ወደ ቤታችሁ ተመልሳችሁ መክራችሁን ቶሎ አላቸው ይባላል። እና ህዝቡ እንግዲህ ስላመነ በሱ ስህተት እዛ በተሰብ አይኒ ብላችሁ ብሎ እንዲጨቀጭቃቸውና አሳምኖ እንዲያመጣቸው ፈልጎ ነው ማለት ነው። ምንጊዜም እንግዲህ አጓጉል እድሜ ላይ ያለ ሰው ለመኖር ልጆች የቤት የቤተሰብ ይያለ የዲን ነገር አይሰማውም ማለት ነው። የዱንያ ነገር እንጂ ያ አጓጉል ደሞ ወጣት ገና ለጋ የሆነ ሰው ኢማን ከገባበት ምንም ነገር ተኢማን ጋር የሚያወዳደረው ነገር ባለመኖሩ ልጆቹ ላይ በተሰጎቹ ተጽኖ እንዲያደርጉ ያበዛቸውና መከራቸው አንጡ ልጆቻቸውን አለ ይባላል። በማንኛውም ጊዜ ሙጅሪሞች እንደዚህ ነው የሚያደርጉት። ወጣቶች የዲን ስሜት በሚያሳዩበት ጊዜ እነሱ ናቸው ለዲን የሚያስተምሯችሁ አባቶች አይደላችሁም እንዴ ከነሱ ይበልጥ የምታውቁት ለምን ልጆቻችሁን አትመክሩም ይላል። እስበርሱ ለማባላትና ያው ህዝቡን እስበርሱ አጋይቶ እሱ ለመግዛት እንዲመቸው ለማድረግ ማለት ነው። እና በዚህ መልኩ እንግዲህ ልጆቹ እንዲመከሩ ተደረገ። ግን በዛይ በተሰጣቸው ወቅት ተጠቀሙባት ነቅተዋልና ማለት ነው። እሺ እንግዳውስ መከራን እንመጣለን ብለው መለሳሉና ወዳውኑ ለሊቱን ህዝቡ እንደተኛ ተመካክረውና ተጠቃቅሰው ተከተማ ወጥተው ኮበለሉ ማለት ነው። እና ወደ በረሃ ቀደም ሲል ለስራ ጉዳይ ሲሄዱ ያዩት ዋሻ ቦታ ነበርና እዛ ዋሻ ሄደን እንደበቃሉ ማለት ነው። وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهدي الله فهو المهتدي ومن يضلل فلن تجد لهم وليا مرشدا وإذ اعتزلتموهم እና እንግዲህ ራሳቸው ወደ ዋቻው ለመሄድ በሚወስኑበት ጊዜ ፍርሃት እንዳይሰማቸው አንዱ ሌላውን ማበረታታት ጀመረ ማለት ነው። እና እነዚህን ካፊር የሆኑ ወገኖቻችንን ለአላህና ለዲናችን ብለን በመንለይና በመንገለላቸው ጊዜ አሉ ሲመካከሩት በርታቸው ወማ ያዕቡዱነ ኢላላህ ከአላህ ሌላ የሚያመልኳቸውን ጣዖቶችና ራሳቸውንም ህዝቦችን ተተናቸው ከዚያ አካባቢ ስንወጣና ስንርቅ አሉ። ፈው ይለርከፊ ወደዛ ወደ ዋሻው ሄዳችሁ ተጠጉ ያ ወደ ዋሻው እንሄድና እዛ እንጠለል ለጊዜው ዝናብ ብርድና ፀሐይ እንዳያጠቃን ሁሉም በፊት መጠለያ ያስፈልጋልና እዛ ዋሻ እናርፋለን በማለት እስበርታቸው መወያየት ጀመሩ ማለት ነው። ነንሹር ለኩም ረብኩም ሚን ረህመቲ ለአላህ ብላችሁ ከወጣችሁ ድረስ ጌታችሁ እዛ ዋሻ ውስጥ የራሱ የሆነ ረህራሄ ይዘረጋላችሁ ይሆናል ወይ ወይ ለኩም ሚን አምሪኩም ሚርፈቃ እና ለወጣችሁበት አላማ መሳካትም የተመቻቸን ሁኔታ ያዘጋጅላችሁ ይሆናልና በአላህ እንተማመንና ለሁሉም ነገር ምንም ስንቅና ድጋፍ ባይኖረንም እዛዋሻ በመንገባበት ጊዜ አላህ ለወጣንለት አላማ ስኬት የሚያስፈልገንን ነገር ሁሉ ያሟላልንና ያስተካክልልን ይሆናል በማለት በሙሉ ልቦናና በጽኑ እምነት እየተወያዩና እየተግባቡ ጉዟቸውን ቀጠሉ ማለት ነው። እና ባሉት መሰረት እዛዋሻ ደረሱ ገቡ ጋራ ውስጥ የሚገኙ ዋሻ ነው። ተገቡ በኋላ እንግዲህ እዛ ሚላስ የሚቀመስ ነገር የለም በድንገት ነው ወጡ ስንቅማል ያዙም በአላህ ብቻ በመተማመን ገብተው ዋሻ ውስጥ በጨለማው ቁጭ አሉ ማለት ነው። ከዚያ በሚነጋበት ጊዜ ተታች በዳገቱ እንደዚህ ወደ አግድሞ የሚያስገባ መንገድ አለው ተላይ ግን ገደል ነው ጋራ ነው መግቢያ ምንም ነገር የለው ክፍተት ስላለው ብቻ የጣይ ጨረር ይገባል በጭንቅላቱ ማለት ነው። እዛ ጣዩ በሚገባበት ጊዜ እንዳይታወቁ ደግሞ አላህ ምን አደረገ ወተረሸም ሰይዳ ጦላት ፀሐይ በምትወጣ ጊዜ በዋሻው አጣጫ ታያት ነበረ ተዛወሩ አንከፊም ከዛ ከዋሻቸው ስታጋጭልይ ዛተል የሚኒ ወደ ቀኝ በኩል ትታቸው ትገደላለች ወይዳ ገረበት በምሽት ሰዓት ደግሞ ልትገባ ስትል የምሽቱ ጨረር እንዳይገባባቸው ፈቅሪዱሁም ዛተ ሽማል ወደ ግራ በኩል በመገለል ታልፋቸዋለች ወን ቢፈጅወት ምንሁ እነሱ ከዋሻው በዋናው ክፍተት ትክክልና አጣጫ ናቸው ይላል። ዳሊከ ሚን አያቲላ እንግዲህ እነዚህን ወዳጆቹን አላህ እዛ ዋሻው ውስጥ አስገብቶ ሌላ ጥቃትና ጉዳት ቀርቶ የፀሐይ ጨረር እንኳን እንዳያጠቃቸው የፀሐይን አጣጫ በጧትና በማታ እያስገለለ ወደ ጎዲን እንዲታልፋቸው ማድረጉ አላህ Subhanahu Wa Ta'ala ከሚያስገርሙት ተአምሮቹ አንዱ ነው ማለት ይቻላል። ነየዲላ አላህ ተከክለኛውን እና ቀናውን መንገድ የመራው ሰው ፈወል ሙተዲ እሱ ነው ተከክለኛ ቀን ማለት ወመን ይድሊላ አላህ ደግሞ እንዲሳሳት የሻበት ፈለን ተጅደለሁ ወልየ ሙርሺዳ ለዚህ አይነቱ ስህተተኛ የሚያቃናና የሚያስተካክል ዋቢና አራቂ አታገኝለትም ይላል። እና እንግዲህ ዛዋሻው ውስጥ በሚገቡበት ጊዜ ዋሻው በጭንቅላቱ ላይ ክፍተት አለበት በሌላው ጊዜ ፀሐይ በመትወጣበት ጊዜ ጧት በቀጥታ የፀሐይ ጨረር ትንሽ ከፍ ሲል ወደ ማዕከል ሰማይ አካባቢ ረፋር ላይ ተረሩ በአናቱ ይገባና እዛ ውስጥ የሜዳው ላይ ሙሉ በሙሉ በረሃማ ቦታ ስለሆነ ያቃጥል ነበር ማለት እነሱ ከገቡባት ለት ጀምሮ ግን ፀሐይ በዛ አቅጣጫ እንዳትሄድ ልክ እነሱ በጨረር በሚገባባት ሰዓት ሲደርስ ወደ ጎን እንዲያጋርላ እንዲታሳልፍ ያደርጋት ነበር። የማታ ጨረር ደግሞ ድሮ እንዳያገባ እንዳያጠቃቸው አሁንም እሷ ደግሞ እንደገና ወደ ጎን ገለል ብላ አቅጣጫዋን ቀይታ እንዲታርፍ ያደርግ ነበር ነው የሚለው። አላህ Subhanahu Wa Ta'ala እነዚህ ልጆች በጣም ከመውደዱና ከማክበሩ የተነሳ በታሪክ ፀሐይ አንድ ቀን መስመሯን ሰብራ ወደ ጎንና ጋርላ ሄዳን ማጣቀውን ለነሱ ሲባል ጨረሯን ወደ ጎንና ወደ ጎን ያጋደለች እንድታሳልፍላቸው አደረገ ማለት ነው። እና እንዳሉትም ካሰቡት በላይ ተሳካላቸው። እነሱ እዛ በረሃ ገብተን ምናልባት ጥላት አይቶ ይመጣብን ይሆን ወይም ደግሞ ራብ ሲያሰቃየን ወጥተን እንጋለጥ ይሆን ምን በልተን ምን ጠጥተን ነው ምን ኖረው ወይም ደግሞ አራዊት አውሬ ይበላን ይሆን የሚለው የተለያየ ችግር ነበር የሚያሳስባቸው እንጂ የታይ ጨረር እንኳን ተቁም ነገር ተጥፎ አይታሰብለትም ነበር። እንኳን ያው ሁሉ ችግር ሊደርስባቸው ቀርቶ የታይ ጨረር ገብቶ እንዳያቃጥላቸው ጭምር ይንከባከባቸው ገባ ነው የሚለው። وتحسبهم ايقاظا وهم رقود ونقلبهم ذات اليمين وذات الشمال وقلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما او بعض يوم قالوا ربكم اعلم بما لبثتم فبعثوا احدكم بورقكم هذه الى المدينه فلينظر ايها ازكى طعاما فلياتكم برزق منه وليتلطف ولا يشعرن بكم احدا انهم يظهروا عليكم يرجموكم او يعيدكم في ملتهم ولن تفلحوا اذا ابدا. وتحسبهم ايقاظا نانزين ወጣቶች በዛ በዋሻቸው ይያሉ በታቸው ኑሮ አንተ ደርሰ ይላቸዋል ነው እንግዲህ ወሰዳቸው ሳይሆኑ የነቁ ነበር የሚመስሉት ይላል። እነሱ በጣም አይከብዱ የከበደ እንቅልፍ ውስጥ ናቸው ግን በሚታዩ ጊዜ በሌላ ሰው የተኙ አይመስሉም። አይናቸው እንደተከፈተ ፊታቸው እንደፈካ እንደተፈለቀለቁ ነበር የተኙት ነው የሚባለው። ወሁም ሩቁሉን እነሱ በሚገባ ተኝተው ያሉ ግን ለተመልካቹ እንቅልፍ ያዛቸው መስለው አይታዩ ነበር። ወኑቀሊቡም ዛተ የሚኒ ወዛተ ሽማል እንደገና ደግሞ ባንድ ጎናቸው ብዙ ዘመናት በሚተኙበት ጊዜ አፈር እንዳይበላቸውና እንዳይበሰብሱ በማሰብ እኔው ራሴ እገለባብጣቸው ነበር በተለያየ ጊዜ ነው የሚለው። አንዴ ወደ ቀይ ጎን ሌላ ጊዜ ወደ ግራ ጎን እያገለባበጥ እንንከባከባቸው ነበር። የንቅልፉ ክብደት ራሳቸው በራሳቸው ለማገላበጥ አያስችላቸው ግን አላህ Subhanahu Wa Ta'ala በቁድራው ልክ እንደ እንቅልፍ ላይ እንዳሉ እንደሚገለባብጣቸው በዚህ ደረጃ እንኳን ሳይቀር እንክብካቤ ያደረገላቸው ማለት ነው። ወከልቡም ባሲጡን ዲራይ ቢልወሲድ ከነሱ አልፎ ተርፎ ውሻቸውም የነሱ አይነት እድል በማገኘቱ በዋሻው በር ላይ እግሮቹን እንደዚህ ወደ እነሱ ዙሮ ዘርግቶ ልክ እንደነሱ ተኝቶ ነበር የቆየው ይላል። አንዱ ውሻ አብሯቸው ሄደም ስለነበረ ማለት ነው። ለይጥላተ አለይም እና በዛ ቦታና ሁኔታ ላይ ይያሉ አንተ ወቅቱ ደርሰ ዘልቀ ብትመረከታቸው ኑሮ ለወላይ ተሚኑን ፍራራን ከነሱ የምትፈራ የምትሸሽ ሆነ ተፈተለክ ነበር ይላል። እና አላህ Subhanahu Wa Ta'ala ግርማ መጎስ ጣነባቸው ያያቸው ሰው ሁሉ እንዲፈራቸው አድርጎ ነበር። ጸጉራቸው አድጎ እንደ አይናቸው ፈጦ የታቁ መስለው ተኝተው በሚታዩ ጊዜ እንደ ሌላ ነገር ነበር ለሚያቸው ሰዎች የሚያስነግጡ ሆነዋል ማለት ነው። እና ድንገት በዛ አካባቢ ሰው ከመጣ እንዳይደፍራቸውና እንዳይገባ ራሳቸውን እንዲያስፈሩ አድርጓቸዋል አላህ ማለት ነው። ወለሙሊተ ሚንሁም ሩዕባ ከነሱ እይታ የተነሳ ፍርሃትና ሽብር ተሞላ ነበር እንጂ እንደማንኛውም እንቅልፍ እንደወሰደው ሰው አድርገ ለታያቸው አችልም ነበር ይላቸዋል ነብዩን ማለት ነው። እና በዚህ መልክ እንግዲህ ተኝተው አመታት እንዲያስቆጥሩና ዘመናት እንዲያሳልፉ አደረጋቸው አላህ። وكذلك بعثناهم እና በዚህ መልክ እንግዲህ አስተኝተን ያፈለግነው ጊዜ ሁሉ እንደቆዩ ሁሉ እንደገና ደግሞ መነሻቸው ሲደርስ በቀላሉ አስነሳናቸው የተሳሉ ወይንም በመካከላቸው የነበረውን ሁኔታ እንዲያያዩና እንዲወያዩ መቼም የፈጠራ ጊዜ ሲያልፍ እንደገና በታሪክ መልኩ ዘወር ብለው ሲዳስሱት ያስደስታልና ያንን ነገር ተነስተው እንዲወያዩበት አደረግናቸው ይላል። ፈለቃኢሉ ሚኑም እንደተነሱ ከነሱ መካከል አንድ ጠያቂ እንደያለ ከመለብሱ ወበት በዚህ ዋሻው ስንት የቆያችሁ ይመስላችኋል? ቃሉ ለቢትና የውመና ባዘም ከፊሎቹ አንድ ቀን ውለናል መሰላል የገቡት ጧት ሰዓት ነበር አሁን የተነሱት ማታ ምሽት ላይ ነው እና ያቺው ቀን መስላቸው ያው ጧት ገባና አሁን ማታ ነው አንድ ቀን ውለናል ማለት ነው አሁን ቀኑ ደግሞ እንዳልሞላ ሲያውቁ ፀሐይ ገና አልገባችም ነበር ውሸት እንዳይሆንባቸው ተቅዮች ናቸውና አንድ ቀንም ለማለት አያስደፍርም እንደው ከፊል ቀን ነው መሰላል قالوا ربكم اعلم بما لبثتم ሌሎቹ ደግሞ የተረፉት አሁን በዚህ ዋሻ ምን ያህል እንደቆያችሁ አላህ ያውቃል ማለት ይሻላል እኛ እርግጠኛ ሆነን አናውቀውም ከባድ እንቅልፍ ላይ ነበርንና አሉ ትንሽ ተጠራጥረዋል ማለት ነው ግን እኛ አጣብ አንሰጥም አላህ ያውቃል ማለት ይሻላል ፈባቱ አደኩም ቢወሪቲኩም ሀዲህ الى المدينه ምን ያህል እንደቆየን መከራከሩና መጠያየቁ አሁን አስፈላጊ አይመስልንም ከየበለጠ ልቅሳን ገብጋቢው እና ትኩረት ልንሰጠው የሚገባው ነገር ርቦናልና ይችን ያዛችኋን ሳንቲም ለአንድ ጥንቁቅ ለሆነ ጓደኛችሁ እንጠውና ሂዶ ከከተማው በድብቅ ሰው እንዲያየው ተጠንቅቆ ምግብ ገዝቶል እንዲመጣ ይሻልም ተበሉ በኋላ ሁሉም ነገር ደስ የሚለው አሉ ርቧቸው ነበረና ማለት እና ፈሊንዙር አዩሃ አዝካ ጧአመን ይሄ ከማከላችን መርጠን የምንልከው ጓደኛችን ከተማው በሚሄድበት ጊዜ ሀላል የሆነ ምግብ መርጦ ያምጣልን ያው ካፊሮች ስለሆኑ አካባቢ ያሉት የካፊር ምግብ ሳይሆን ሙእሚን ከተገኘ ከሙእሚን ቤት ካልሆነ ደግሞ ያው የጾም ምግብ እንደሚባለው ስጋ ምን ሳይሆን ያው ለስለስ ያለ ሌላ ምግብ ያምጣልን አሉ ወይ ማስካ ማለት በርከት ያለ ርቦናልና ጥራት ሳይሆን ብዛት ነው የሚያስፈልገው እና ደካማ ምግብም ቢሆን በርከት ያለ ሽሬታው ተፋ ያለ ለውጭናችንም የሚያታርፍ ምግብ እንዲያመጣልን እንላከዋል ፈሊአቲኩም ቢሪዝቅ ሚንሁ እና በዚህ ባለው ገንዘቡ እዛ ከተማ ሂዶ ምግቡን ገዝቶ ያምጣላችሁ ይልቁንስ ይሄ ነው አስቀድመን እንወያይበት የሚገባው የሚመስለን በማለት አተባቀረቡ ወሌ ተለጥፋ እና እዛ በሚሄድ ጊዜ ምግቡ ደግሞ ንጹህ እንዲሆን መጠንቀቅ እንዳለበት ሁሉ ራሱም ደግሞ ጥላት እንዳይነቃበት በጣም ጥንቃቄ ማድረግ አለበት ይሄ የሚላከው ሰው አለ በጣም ኮሚክ የሆነ ሰው መሆን አለበት ማለታቸው ነው እንዲሁ ገራራ ሰው የሆነ እንደሆነ ይነቃበታል በቀላሉ እና ከአካባቢው ጋር ተመሳስሎ ሳይታወቅበት በጥንቃቄ ሊወጣ የሚችል ሰው መሆን አለበት አለ ወይም ወሌ ተለጥፎ ማለት ከዛ ምግቡን ከሚገዛቸው ሰዎች ጋራ በለዘብተኝነት አቋም በብልሃት የሚያልፍ ሰው መሆን አለበት አንዳንድ ሰው ጨቅጫቃ የሆነና ገበያ በሚገበይበት ጊዜ ከዛ ከሚገዛው ሰው ጋራ ይጋጫል በሚጋጭ ጊዜ ለመሆኑ ከየት ነው የመጣው አድራሻ እስቲ መታወቂያ አምጣ ብሎ ለመጋለጥ ይወቃል ማለት ነው ያ እንዳይሆን ለዘብ ያለ ሰው መሆን አለበት ቀስ አድርጎ በጸባይ አነጋግሮ ምግቡን በቀላሉ ገዝቶ የሚመጣ ለዚህ ችሎታ እና ተሰጦ ያለው ሰው እንምረጣ ወላ ሸረነ ቢኩም አሃዳ እናንተ ዝዋሻ መግባታችሁን ለማንም ሰው በቀጣም ሆነ በተዘዋሪ መንገድ የማያታውቅ ብልሃተኛ እና ንቁ የሆነ ልጅ ከመሐከላችን እንምረጥና እንላከው በማለት አሳባ ቀረቡ ማለት ነው እና ይሄ እንግዲህ ጥንቃቄ እንዲደረግ አጥብቀውና አጥብደው ያሳሰቡት ለምን እንደሆነ ወዛ የታወቀና የተደረሰባቸው እንደሆነ የሚያስከትለውን መዘዝ ስለሚያውቁት ነው انهم يظهروا عليكم እነዚያ ከተማ ውስጥ ያሉት ባለስልጣናቶችና ወገኖቻችን እናንተ እዚህ ዋሻ ውስጥ መኖራችሁን ከደረሱባችሁ ታወቁ አሉ የርጅሙኩ እና ልክ እንዳበደው ውሻ ዙሪያውን ከበው በድንጋይ ቀጥተው እንደሚገሏችሁ አው ይዒዱኩም ፊሚለቲም ወይም ደግሞ እዛ ተበላሸ እምነታቸው ውስጥ በጣዖት አምልኮት ውስጥ ወስደው ይጨምሯችኋል ከሁለት አንዱ አይቀርም ሁለቱንም ደግሞ እኛ እንፈልገውም ወይ ተመለሱና የእኛን እምነት ተቀበሉ ወይም እንግደላችሁ ነው እና የሚሉን ሁለቱም ፈተና እንዳይደርስብን በጣም እንጠንቀቅ የምንለው ለዚህ ነው ማለታቸው ወለን ቱፍሊሑ ኢዘን አበዳ በሁለቱም አማራጮች ውስጥ እናንተ ተገባችሁ ምንም መዳኛና ማምለጫ የላችሁምና ይሄ እንዳይሆን በጣም ጥንቃቄ ያለው ሰው መርጠን እንላክ በማለት መለጠኛውን መጠቆም ጀመሩ ማለት ነው እና እንግዲህ አሳቡን ሰብሰብ ለማድረግ ያህል ቀደም ሲል በመግቢያው እንደተጠቀሰው ይሄ ካፊር የነበረ አምባገነን ሰውዬ በአካባቢው ያለውን ህዝብ ጣዖት አምልኮት ውስጥ ለማስገባት ቆርጦ በመነሳትና ዘመቻ በመክፈት እነዚህን ወጣቶችም ጨምሮ ሊያከፍራቸው ፈለገ ማለት ነው። እነሱ ግን በቆራጥ አቋማቸው ተመካክረው ወደ በረሃ ኮብሎ በመሄድና በዋሻ ውስጥ ገብተው የአላህን ትእዛዝ መጠበቅን መረጡ። በዛ መልክ እንግዲህ ወስነው እዛ በረሃ ሂደው በሚገቡበት ጊዜ እንደ ጠፉና እንደ ኮበለሉ ሲሰማ ንጉሱ እሱን ሰራዊቱን አስከትሎ በፈለጋቸው ተከተለ ይባላል። እና አሸዋው የረገጡት ያስታውቅ ስለነበረ በረሃማ ቦታ ነው እየተከተለ እዛ ዋሻ አጠገብ ደረሰ። እዛ ዋሻ እንደገቡም አወቀ እና ሰራዊቶችን ገብታቸው አውጡ ብሎ ቢያዛቸው ግን ፈሩ ይባላል። አላህ እንግዲህ እነሱን እንዲድኑ ስለወሰነላቸው ማንኛውም ሙእሚን የሆነ ሰው የሚችለውን ያህል እንቅስቃሴ ካደረገ በዲኑ ከዛ በኋላ የተረፈውን አላህ ነው የሚሸፍነው። እና ወዳጆቼ ለእኔ ብለው እዚህ ድረስ እስከመጡ ድረስ አሁን በኋላ መግባት አትችልም አለና ሰራዊቶቹ ፈሩ ይባላል። እንደው ዋሻው የሚበላ ነገር መስሎ ታያቸው፣ እዚህ ገብቶ የሚወጣ ሰው የለም እያሉ ሲወቁበት ጊዜ ተናደደና እሱም ለራሱ ለመግባት አልደፈረ። እንግዳውስ ያው እነሱ መረሸን ነው፣ ቢወጡም ሌላ የሚጠብቃቸው ነገር የለም፣ እዚሁ የመረጡት መቃብር ይሁንላቸው ዝጉባቸው ብሎ አዘዘ ይባላል። እና እዛ ዋሻው ውስጥ እንደገቡ መግቢያውን በር በግንብ ዘጋባቸው። ዘግቶ ታሪካቸውን እንደገና እዛ እንዲጻፍ አደረጉና ተመለሱ። ወይም ታሪኩን የጻፉት ዘመዶቻቸው ናቸው በሌላ ቀን ይባላል። አባተሰቦቻቸው እዛ ቦታ ሄደው እንደገቡ ሲደርሳቸው ሄዱና በምስጢር እንደ አውል ተሰሩና ለውህ ነገር ሰሌዳ ነገር አቆሙና እዛ ሰሌዳ ላይ ገሌ ገሌ ገሌ ገሌ የተባሉ ወጣቶች በስም ዝርዝር ስማቸውን ቤተሰባቸውን የታሪኩን መቼ ቀን በመቼ ወር እንደሆነ ጠቅሰው እዛ ሰሌዳ ላይ ጻፉት ይባላል። ወደፊት ምናልባት አንድ ነገር ጊዜ ከተለወጠና ከተሻሻለ ለታሪክ እንዳይረሳ ተብሎ አሁን እንግዲህ አንድ የሞተዋል መቼም ዋጋ የላቸውም ተብሎ ያ ታሪካቸው እዛ ተዘገበላቸው። ከዛ በኋላ እንግዲህ በራብና በጥም እንዲሞቱና እዛው እንዲቀሩ ነው ንጉሱ የወሰደው እርምጃ። እነሱ ግን አላህ ሱብሃነሁ ወተዓላ ያመኑበት ጌታ ስላላቸው እዛ ገብተው ራብና ጥም እንዲያስተቃያቸውና ለመውጣት እንዲያይገደዱ እንቅልፍን እንደ ሙዕጅዛ አድርጎ ሰጣቸው ማለት ነው። ፈዶረብና አላ አዛኒህም ማለት አነምናሁም እንቅልፍ ጫና ላክንባቸው፣ ጆሮአቸው ቢያነሷቸው ቢጥሏቸው ቢጎትቷቸው አይሰማም ነበረ፣ ከባድ እንቅልፍ ጣለባቸውና በዚህ እንቅልፍ ውስጥ ተውጠው ዘመናትንና አመታትን ማስቆጠር ጀመሩ። ሌላው ቀርቶ እንግዲህ እዛ ዋሻ ውስጥ እያሉ ከላይ ክፍተት ነበረ ዋሻው የፀሐይ ጨረር እንዳይገባ የጧትንም ጨረር የማታውንም ጨረር ወደ ጎዲን እያስገለን እናሳልፍላቸው ነበረ፣ እንዳይበሰብሱም ደግሞ ከጎን ወደ ጎን እናገላብጣቸው ነበረ ይላል። በዚህ መልክ እንግዲህ ወደፊት ምን ያህል አመታት እንደቆዩ ራሱ ይገልጸዋል። ያን ያህል ቆዩና ከለታት አንዲገን ተነሱ። በሚነሱ ጊዜ ግራ ገባቸው፣ ከታቻው በሩ ተዘግቷል። እንደገና ደግሞ ብዙ ጊዜ እንደቆዩ ይስተማቸዋል። በእርግጠኝነት ግን ምን ያህል እንደቆዩ ሊያውቁት አልቻሉ። ምን ያህል ቆየን እያሉ መጠያየቅ ሲጀምሩ ግምታዊ አባባልን ሲናገሩ ከእነሱ መካከል በጣም ራቡ የጠናበት ይመስላል፣ ይልቁንስ ከዚህ በፊት ምግብ የምናገኝበትን ነገር ብንወያይ አይሻልም ማለት ይሻሉ። እንግዲያስ ጥንቁቅ የሆነ ሰው ይሄድና ማያስበላም ያው በጥንቃቄ ምግብ ጥሩ ምግብ ገዝቶልን ይምጣ፣ እዛም ደግሞ ከማንም ሰው ጋር እንዳይጋጭና እንዳይላከፍ ጥንቃቄ ያድርግ፣ ምክንያቱም እዚህ መኖራችንን ከታወቀ ያው ሞት ወይም ኩፍር ነው የሚጠብቀን በማለት ማስጠንቀቂያ መስጠት ጀመረ። በዛ መልክ ተስማሙና እንግዲህ ሲወጡ ወደዛ ኮብለው ሲሄዱ በኪሳቸው የያዟት ትንሽ ሳንቲሞች ነበረ፣ ያችን ለቃቅመው አጠረቃቅመው ለአንድ ምግብ እንኳን ትችላለች በማለት አቀናጅተው ነው የሚልኩት ማለት ነው። እሱ ዘመናት አልፎ ንጉስ በንጉስ ተተክቶ ስንት ነገር ሄዷል። ያንን ዘመን ያለፈበትን ሳንቲም አሰባስበው ለዚህ ለጓደኛቸው ሰጥተው ከተማ ሂዶ ምግብ እንዲገዛ አዘዙት ማለት ነው። እሱም እያደባ እየፈራ እየተባ እዛ ከተማ በሚሄድበት ጊዜ ከተማው አካባቢው በሙሉ ተለወጠበት። ያ የሚያውቀው ከተማ አይደለም፣ የሚያውቀው ሰው የለም፣ ሰው ብቻ ይተራመሳል። ግን እሱ የሚያውቀው ወዳጅ ዘመድ ማንም ጓደኛ የሚባል አካባቢው ዝር የሚል ነገር አይታይም። ቤቶች ራሳቸው ወትሮ የሚያውቃቸው ቤቶች አይደሉም፣ መንገዶችም የወትሮ መንገዶች አይደሉም፣ ምግብ ቤቶችም ምንም የሚያውቃቸው ነገር ሊያገኝ አልቻለም ማለት ነው። እና ሁኔታው ግራ ተጋባው እና ቆም ገተር እያለ እያጠና ብልህ ነውና ለመጠየቅም ያልሆነ ሰው አልደፈረም። ብቻ በጀብንነትም ብሎ አካባቢውን እያጠና ይቺ ሌላ ከተማ ናት ተሳስቼ ነው የሄድኩት፣ ቢሆንም እኔ የምፈልገው ምግብ እስከሆነ ድረስ ምግብ ቤት ፈልጌ ማግኘት አለብኝ እያለ ዝም ብሎ በአይኑ ብቻ እየቃኘ ወደ ምግብ ቤት አመራ። እዛ ምግብ ቤት ይህን ያህል ምግብ ብሎ አዘዘና ተዘጋጀለት። ተዘጋጅቶ ሲያበቃ ምግቡን ሲያስረክበው ከኪሱ አውጥቶ ወይም የፍራንኩን ሲከፍል ባለ ምግቡ ሰውዬም ሲያየው ዋጋው ደነገጠ። ምን አይነት ገንዘብ ነው የሚከፍለኝ አለና ፍራንኩን አገለባብጦ ተመለከተው፣ አስተዋለው፣ ግራ ተጋባ እና ምን አይነት ምግብ ነው እሱ ገንዘብ ነው የምትከፍለው ያለው? ህጋዊ ገንዘብ አትከፍልም እንዳለው፣ እንዴ ህጋዊ ገንዘብ የሀገሪቱ ብር አይደለም እንዴ የከፈልኩት አለ። እንዴ ትቀልዳለህ እንዴ አለው። ምን እቀልዳለሁ ልክ ነኝ እንጂ አለ። የፈሩት ነገር ሊደርስ ነው ማለት ነው። የግዛ ተመጋጁ ብዙ ህዝብ አለ፣ በአካባቢው ብዙ ግርግር ሲጨቃጨቁ ሳይ ምንድን ነው ምንድን ነው እያለ ሰው እየመጣ ይከባቸው ገባ ማለት ነው። ይኸውላችሁ ይህን ፍራንክ ሰጠኝ እና ትክክለኛ ገንዘብ ክፈል ብለው፣ ትክክለኛ የሀገሪቱ ገንዘብ ነው የከፈልኩ፣ ምን ትፈልጋለህ ይለኛል ይህ ሰውያ። ይህ ጊዜ ሁሉም አስተዋሉና ፍራንኩን ያያሉ፣ ሰውየውን ያስተውላሉ። ሰውየውን ጠጉረ ልውጥ ሆነባቸው፣ አሁን ያሉት ሰዎች አይነት አይደለም ማለት ነው። ይህ ጊዜ አይ ይህማ ማዲን አግኝቶ ይሆናል የወትሮ ብር ተቀብሮ አግኝቶ ሰው መሆን አለበት አሉ። እና ገንዘብ አግኝተ ነው እንዴ? ኧረ በቃ አካፍለን ማለት ጀመሩ። ኧረ እኔ ምንድን ነው የምትሉት እናንተ ሰው? ይሄ ገንዘብ ትናንትና ከቤት ይዤ ወጣሁት ፍራንክ ነው የሰጠኋቸው ይላል። ምን ይቀልዳል? ቀውስ ነው እንዴ ይላል። ግራ ተጋባ። ግርግር ሲፈጠር ፖሊስ ደረሰ። እዛ እንደገና ወደ ባለስልጣኖች ደረሰ ጉዳዩ ተጋነነና ማለት ነው። ከዛ በኋላ በቀጥታ በጊዜው የነበረው ያው ሙስሊም ነበር ንጉሱ፣ ሳሌህ ሰውዬ ነበር። ንጉሱ ጋር ደረሰ ጉዳዩ። እንዲህ አይነት ሰውዬ ትናንትና ነው የወጣሁት ይላል፣ ግን 300 ዓመት በላይ ያለፈበት ፍራንክ ነው ይዞ የመጣው እና ይሄ ህጋዊ የአገሪቱ ገንዘብ ነው ይለናል ሲሉት፣ አይ አንድ ነገር ይኖራል። ታሪኩ ተዘግቦ ስለነበረ ባለስልጣናቶች እና የአገር ሽማግሌዎች እንግዲህ ትዝ አላቸው፣ ይሄ ነገር አንድ ነገር መሆን አለበት፣ እስቲ አምጡት፣ ግድ የለም ተውታሉ እና ህዝቡን በተኑና እነሱ ወደ ምርመራ ክፍል ወስደው ያነጋግሩታል። ሲያነጋግሩት እነሱ የሚሉት ሌላ፣ እሱ የሚናገረው ሌላ ሆነባቸው። ከዛ ወደ ከፍተኛ ባለስልጣን አለፈ፣ ቀጥታ ንጉሱ ዘንድ ገባ። ንጉሱ በሚጠይቀው ጊዜ እንዴት ነው ሲያየው፣ ልጁ ሁኔታው በሙሉ ሙስሊም ሆነበት፣ የአካባቢው የቤተ መንግስቱም ይዘቱ ቅርጹ በሙሉ የሙስሊም ሆነ። እንዴት ነው እና እንዴት ነው ከየት ነው የመጣው አንተ ልጅ ሲለው፣ አረኛ ምንም አይደለም፣ ትናንትና ያው ባጋጠመን ችግር ወደ በረሃ ሄደን ዋሻ ገብተን ነበር፣ አሁን ሲረበን ጊዜ ምግብ ልገዛ መጥቼ ነው የሚለው። የት ዋሻ? ገሌ የሚባል ዋሻ ነው የገባን ሲል ፍዛ ላይ ያ ታሪክ ነው ይህማ። ንጉሱ ደስ አለ። በዛ ወቅት ሰዎቹ በእምነት ተከፋፍለውበት፣ ከፊሎቹ ሙስሊሞች ከሞት በኋላ መነሳት አለ መመንዳት አለ የሚሉ፣ ከፊሎቹ ካፊሮች ከሞት በኋላ መነሳት የለም የሚሉ ነበሩ። እነዚህ ሰዎች በምን ላሳምናቸው እያለ ንጉሱ ይጨነቅ ነበር ይባላል። ጌታውን እያለቀሰ ይለምን ነበር። አንድ ሙዕጂዛ ይህንን የሚያሳምንና ህዝቡን በሙሉ ከሞት በኋላ መነሳት ያለ መሆኑን የምናረጋግጥበት ነገር ስጠኝ እያለ ይጸልይ ነበር ይባላል። እግር መንገዱንም አላህ የሱን ዱዓ አደረሰልን። ይህ ጊዜ አቀፈና ሳመ እና አንተ ዱቅያኖስ የለም እንዴ? ዱቅያኖስን ፈርተን ነው ይላል። ዱቅያኖስማ 300 ዓመት አልፎት ከሞተ ይህ ነው አሁን ያለው ስንት መንግስት ተለውጦ ከዛ ወዲህ እና ሙስሊሞች ነን። እናንተ የዛ ጊዜ እንደዚህ ሆናችሁ ዋሻ ገብታችሁ ቀርጥ መቅረታችሁን አባቶቻችን አያቶቻችን ይነግሩን ነበረ። አሁን እኛ ሙሚን ሆነና አትፍራ ይዞት ነው እና ወንድሞቻችንም እንዳንተ ተነስተው ከሆነ አገናኘን አለው። ይሽ አገናኛችኋለሁ አለ። እንደገና ንጉሱ ያው በተዝንት ዘመን በፊት ጠፍተው የነበሩ ወንድሞቻችን ተገኝተዋል እና ተከተሉ ብሎ ጦር ሰራዊቱንም ህዝቡንም አስከትሎ እየታጀበ በሱ እየተመራ ንጉሱ እዛ ሄደ። ሲመጣ ህዝቡ እየተተራመሰ እየተንጫጫ ሲሰሙት እነሱ ደግሞ ደነገጡ። እንደፈራ ነው ያው ተነቅሶብናል፣ በቃ እርጉም ሰው እየመጣ እንረሸን ነው ብለው የጭንቀታቸውን ሶላት ቆሙ ይባላል። ትንሽ እንግዲህ ሳያናግሩ ለመቆየት ለማደናቆር እንድመቻቸው እና እዛ ንጉሱ የፍቅ ሲል ሶላት ቁሞ አያቸው። እሱ በጣም ሆዱ እንዳው እንግዲህ ባሻ ሆነ፣ ማልቀስ ጀመረ። ንጉሱ ራሱ ሶላቱን እንዳተላመጡ እኔ ወንድማችሁ ገሌ የተባልኩኝ ሙስሊም ንጉስ ነኝ፣ ነቢያኑስ ከሞተ ዘመናት አስቆጥረዋል፣ ምንም የምትፈሩበት ነገር የለም፣ ለዚህ አራ ብትፈቅዱልኝና እንዴ ብገባ በማለት ጠየቃቸው። ያ ጓደኛቸውም አዎን ነገሩ እኛ እንዳሰብነው አይደለም፣ ተቀያይሯል እና ይሄ ሙስሊም ንጉስ ነው፣ እናንተን ለመዘየር ነው ህዝቡን አስከትሎ የመጣው ብሎ መግለጫ ይሰጣል። ተማመኑ ወንድማቸው እንደማይዋሽ ስለሚያውቁ ፈቀዱለት ለንጉሱ። ንጉሱ ገባና ሁላቸውንም በየነሰሰፍ እያቀፈ ሳማቸው። በደንብ አነጋገሩት፣ ታሪካቸውን እንዴት እንደሄዱ እንዴት ምን እንዳጋጠማቸው በደንብ ታነጋገራቸው። በኋላ እንግዲህ አሁን ውጡና ህዝቡንም ደግሞ እንደኔ አነጋግሩ ግን አይቻልም፣ አይፈቀድልን። እኛ አሁን አላህ ሱብሃነሁ ወተዓላ የፈቀደልን የተወሰነ ሰዓት ብቻ ናት። አሁን አጀላችን ደርሷል። በዚህ ከቦታችን መውጣት አንፈልግም። ወትሮውንም በህይወታችን የመረጥ ነው እና አላህ የመደበድን ቦታ ስለሆነ አላህ ይባርክ፣ አንተ ህዝብህንም ዲንህንም አላህ ይጠብቅልህ። እኛ ካሁን በኋላ ማንም ጋር መገናኘት አንፈልግም፣ መላእክተ ሰላምተውን ብቻ አንተ አድርስልን አሉና ንጉሱን አተናፈሱት። እነሱ ወደ አሁኑ እዛው ሞቱ ይባላል እንዳለ ምን እንደነሳቸው ሳይታወቅ እና እዛው ከሞቱ በኋላ ያው ከዚህ ከቦታችን እንዲያታወጡን እንዲያታነሱን መቃብራችን ያው የሆንልን ብለው ተናዘው ነበረ። እዛ ቦታ ላይ እንግዲህ ወደ መታሰቢያ ሊሰራ ነው። እኩሎቹ መስጊድ እንስራ ይላሉ። ወትሮ ደግሞ በታሪካቸው የጠፉባቸው ካድሮቹ ወገኖች ያው ቤተ ክርስቲያን ወይም ቤተ መቅደስ እንሰራለን እያሉ ይጣሉባቸዋል ወደፊት ማለት እና በዚህ መልክ ነው እንግዲህ ለዲናቸው ብለው ወጥተው አላህ ስብሓነሁ ወተዓላ ባደረገላቸው ጥበቃና እንክብካቤ